العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على رسول الله صلى الله عليه وسلم. الإمام باليوم الآخر بما جرشوا كان إماما ملون رؤس جمرا بتكتاتي سامنتاتوش لأمس بالسامنتات بهن نتبعي ثم الكتنال ባለፈው ሳምንት ስለ ጀነትና ጸጋዎቿ ጀነትም ለመግባት ምክንያት የሚሆኑ ነገሮች የሚሉ ነጥቦችን አይተን እዛ ላይ ነበር ያቆምነው። ኢንሻአላህ ያው ዛሬ የመጨረሻው ፕሮግራም እንደመሆኑ መጠን በተቃራኒው አና ስለ እሳት ወይም ስለ ጀሃነም እንመለከታለን። አዘነላሁ ተዓላ ሚንና አላህ ከእሳት ይጠብቀን ሁላችንም በረህመቱ በነብያችን አለይሂ ሰላቱ ወሰለም ሸፋዓ ከጀሃነም ሰዓት ነፃ ያውጣል። እና የዛሬው ፕሮግራማችን አናር ይሆናል። በሁለቱም ያላችሁ ወንድምና እህቶች ነቃ ነቃ በሉ። لقد جاء وصف النار في مواضع كثيرة جدا من القرآن الكريم. የእሳትን ባህሪ በተመለከተ የእሳትን ምንነት በተመለከተ በቁርአን ውስጥ በብዙ ስፍራዎች ላይ መጥቷል። واخبر سبحانه عما فيها من صنوف العذاب الله واستصل لنوت يقطات عينتوچن بزرزر نغرونال لبن يمسدنقطنا يمشبر اناتاچن بشبت اندياراج يميادر يونا معناتنو كلاتچنم خير سرا سرتن كجهنم مسات اندنرق ليدارغن بميشل ملكو الله جهنم منننت گلصولنال ከነዚህ መካከለ አንደኛ ስሞቹ በራሱ አስፈሪ ናቸው። ለከ የጀነትን ፕሮግራም ስንመለከት ባለፈው የጀነት ስሞች ብለን እንደጀመርነው አስማኡሃ የጀሃነም ወይም ደግሞ የናርን ስሞች እንመለከታለን። ወሊናሪ አስማኡን ከፊራቱ አና ጀሃነም ሰዓት ብዙ ስሞች አሏት አስፈሪ የሆኑ። ከነዚህ መካከለ አንደኛ አልሃውያ ሐውያ ተብላ ትጠራለች التي يهوي فيها المشركون الى طاع صحيح والله የሚያጋሩ ጣዖታውያኖች አጋሪዎች ወደ ጥልቅ ጉድጓድ የሚገለባበጡበት ጸንከባለው የሚወድቁበት የሆነው አዘቅት ሐውያ ተብሎ ይጠራል። ይህን በተመለከተ سورة القارعة ከቁጥር 8 እስከ 11 ጌታችን ነግሮናል። سورة القارعة قطر 8 اسك 11 اعوذ بالله من الشيطان الرجيم واما من خفت موازينه فامه هاوية وما ادراك ما هي نار حامية واما من خفت موازينه ميزانه يقللችበት ሰው ማይለ የመልካም ስራ ሚዛኑ ቀሎበት የወንጀልና የክፉ ስራ ሚዛኑ የከበደበት እንዲህ አይነቱ ሰው ፈኡሙሁ ሃውያ መኖሪያው ሃውያ ነች። ወማ አድራከ ማሂያ እቺ ሃውያ የተባለችው ነገር ምን እንደሆነች ላንተስ ምን አሳወቀ ይላል ጌታችን አላህ። ይሄን ቃል ሲጠቀም ሁሌም ከመስተፋላው የቃሉን ትርጉም ወይም መልእክት ሊነግራቸው ሲሆን ነው ማለት ነው። እናም ወማ አድራከ ማሂያ እሷስ ምን እንደሆነች ምን አሳወቀን ካለ በኋላ ናሩን ሃሚያ ተኳሳ የሆነች እሳት ነች ይላል። እጅግ የምታቃጥል ተኳሳ የሆነች እሳት ነች በማለት አልሃውያ ኢስሙ ሚን አስማኢና ከ እሳት ስሞች መካከል አንድ ስሟ መሆኑን ይገልጽልናል። እግረ መንገድ ባህሪዋን ሲናገርም አስደንጋጭ በሆነ መልኩ ነው የሚገልጸው። የጀነት ስሞች እጅግ የሚስብና የሚማርክ እንደሆነ ሁላ ማለት ነው። ሌላው ሁለተኛው አሰዒር አቃጣይ እሳት የሚለውም ሰዒር የሚለውም ሌላው የእሳት ስም ነው። ይሄ ማለት አይ አናሩል ሙተቂዳ አቃጣይ የሆነ እሳት ማለት ነው። قال تعالى الله سورة الملك قطرها مستلعي ما أرى سلسابات سورة الملك قطرها مستلعي وَاَعْتَدْنَا لَهُمْ عَذَابَ السَّعِيرِ لا ለነዚህ ከሃዲያኖችም አቃጣይ የሆነን እሳት አዘጋጀንላቸው ይላል። አቃጣይ የሆነን እሳት አዘጋጀንላቸው። አሳኢር በማለት አላህ ይጠራታል። ሶስተኛ ለባ ትባላለች። ለባ وسميت لظى اساطفه لظى بلا تترطلج لانها تتلظى بطان يمتم لبلب بمهونه مكنيات قال تعالى الله بسوره المعارج قطر 15 اسك 16 اندي هلال سوره المعارج معرف 7 كقطر 15 اسك 16 كلا انها لظى كلا يقطبوا كذي درجتاچو يتاقبوا إنها لظى أصفكو لظى نجلا من مالتنا نزاعة للشواء يطاط يأقر يفيت قداوتشن يمت مشلق يمت تاكاتل نج شاف شافوتشن مالتنا كسغانا كقودا من المتسكر يمت قشلت يهونج أساط نج بمالت جهانا منم نارا لظى بميروسم يطاراتا المالتنا አራተኛ ሰቀር ተብሎ ተጠርቷል። ሱረቱ ሙደሲር ላይ ማለት ነው። በመዓራፍ 74 ቁጥር 26 እስከ 28 ከ26 እስከ 28 ሰኡስሊሂ ሰቀር ይሄንን ወሊድም ሆነ በሱ መስመር ላይ የተጓዙ ከሃዲያኖችን ሰቀር የተባለች ጀሃነም እሳትን እከተዋለሁ። ወማ አድራከ ማ ሰቀር ሰቀር ምን እንደሆነች ላንተስ ምን አሳወቀ? ላቱብቂ ወላ ተዘር ያገኘችውንም ነገርም ቢሆን አታስቀርም ወላ ተዘር አትተውም። ሁሉንም ያቃጠለች የበላች ቢሆን እንጂ ምንም የምታተርፍ አይደለችም በማለት አታስተርፍም ብሎ አላህ ሰቀር የምትባለውን የሙሽሪኮችን ጀሃነም ይገልጽልናል ማለት ነው። አምስተኛውና የታወቀው ደግሞ ጀሃነም የሚለው ስም ነው። ይሄ ስም በቁርአን ውስጥ 77 ጊዜ ተጠቅሷል። 77 ጊዜ ስሙ ተጠቅሷል ጀሃነም የሚለው። وهي اكثر اسماء النار شيوعا في القران الكريم القران ውስጥ በብዛት የተጠቀሰው ጀሃነም የሚለው ስም ነው። منها قوله تعالى كنزي مكاكل عنده سوره النساء قطر 140 ላይ ያለው በመዓራፍ 4 ቁጥር 140 ላይ ኢንላላህ ጃሚዑ ልሙናፊቂን ወልካፊሪን አላህ መናፍቃንና ከሃዲያኖችን ሰብሳቢ ነው። ሄ ጀሃነመ ጀሚዓ ሁሉንም ባንድ ላይ በጀሃነም እሳት ውስጥ ይሰበስባቸዋል ይላል። ይሄ በብዛት የተደጋገመው ስሟ ነው። እናም ለናሙና ያክል አምስት የጀሃነም ስሞችን እዚህ ላይ አይተናል። አልሃውያ السعير لظى سكرنا جهنم يميلون معناته وقودها سلامة كتاتا يوادقن مياه كتاتا لا تمن اندهونا اندزيه ينقرنا والنار وقودها الناس والحجارة تسات مكتاتا يوا سونا دنجيا دنجاين ويلنا الله سواج كتبانو تنيان ياركا ورحمة الله هنا بجنة باروش يادرنا የጀሃነም እሳት ማቀጣጣያ ማገዶቹ ሰዎችና ድንጋዮች ናቸው። በተለይ እነዚህ ድንጋዮች ሙሽሪኮች ጣዖታውያኖች ከአላህ ውጪ ያመልኳቸው የነበሩት ናቸው። እንዳመለክት አድርገው ይሰግዱላቸው ይገዙላቸው የነበሩት ነገር በጠቅላላ ከሚገዙት ሰዎች ጋር አብሮ ጀሃነም እሳት ይገባሉ። እንግዲህ የእሳቲቷን ትልቅነት አስፈሪነቷን ከፈጠራት ከአላህ በስተቀር ማንም ሊያውቀው አይችልም። እናም አረብ ጣዖታውያኖች ያንን ድንጋይ ጠርበውና ቀርጸው ከአላህ ውጪ ሲያመልኩት የነበረው ሁሉ ነገ የውሙል ቂያማ ከሚያመልኩት ሐሰተኞች ጋር አብሮ ጀሃነም እሳት ውስጥ ይገባሉ ማለት ነው። يقول الله تعالى الله بسورة البقرة قطر 24 ላይ እንዲህ ይላል። ማዕራፍ 2 سورة البقرة قطر هيا عرب تلاي فاتقوا النار اسات فتنككوا التي وقودها الناس والحجارة ياتي مكتاتيا سوچنا دنگا يهونة چوان مالت መቀጣጠያዋ ሰዎችና ድንጋይ የሆነችዋን እሳት ተጠንቀቁ በማለት አላህ እሳት ሰውና ድንጋይ እንደሚቀጣጠልባት ይነግረናል ማለት ነው። ኦዒደት ሊልካፊሪን ደግሞውንም ለካሃዲያኖች ተዘጋጅታለችና ይላል። ለካሃዲያን ተደግሳለች፣ ተዘጋጅታለች በአላህ ለካዱ ሰዎች። ወየቁል ላሁ አዘ ወጀለ ሊልሙሽሪኪን አላህ ለአጋሪዎች ለጣዖታውያኖችም እንደዚሁ በሱረቱ ለአንቢያ ቁጥር 98 ላይ ይናገራል፣ ይዝትባቸዋል። ምዕራፍ 21 ሱረቱ ለአንቢያ ቁጥር 98 ኢነኩም ወማ ተዕቡዱነ ሚን ዱኒላህ እናንተም ከአላህ ውጭም የምታመልኳቸው ጣዖታት በጠቅላላ ሐሰቡ ጀሀነም የጀሀነም እሳት ማገዶዎች ናቸው። ሁሉም ለጀሀነም እሳት ማገዶ ማቀጣጠያ ናቸው። አንቱም ለሃ ዋሪዱን እናንተም ወደ እሷ ወደ እሳቲቷ ወራጆች ገቢዎች ናችሁ፣ እሳት ውስጥ እንድትወረወራላችሁ በማለት አላህ ይናገራል። እናንተም ከአላህ ውጭ ታመልኳቸው የነበሩ ነገሮች ሁሉ በጠቅላላ ማለት ነው። ይህንን አንቀጽ መሰረት በማድረግ አምላካችን አላህ ይህን አንቀጽ ሲያወርደው ሙሽሪኮች ጥያቄ ጠይቀው ነበር። አንዱ ነቢያችን አለይሂ ሰላቱ ወሰላም ዘንድ መጡ። ዛሬ ነቢዩን አለይሂ ሰላቱ ወሰላም በማስረጃ ረታኋቸው በማለት እሳቸውን ሊያሸንፋቸው ማለት ነው። ይህንን አንቀጽ ካነበበ በኋላ ከአላህ ዘንድ የወረደላቸው ዋህይ መሆኑን ጠየቃቸው። ከአላህ ዘንድ የወረደ ዋህይ መሆኑን እሳቸውም መሰከሩለት። እንግዲህ በዚህ ዋህይ መሰረት ክርስቲያኖች የሚያመልኩት ዒሳ፣ አይሁዶች ሲያመልኩት የነበረው ዑዘይር፣ አረብ ጣዖታውያኖች ሲያመልኳቸውና ሲገዟቸው የነበሩ መላኢካዎች በጠቅላላ በወረደልህ ዋህይ መሰረት የጀሀነም ማገዶዎች መሆናቸውን አንተም መስክረሃል አላቸው። ገባችሁ? ወማ ተዕቡዱነ ሚን ዱኒላህ ከአላህ ውጭ የምታመልኳቸው የምትገዟቸው ስላለ እነዚህ የሚመለኩት በጠቅላላ የእሳት ማገዶ ሊሆኑ ነው አላቸው። ጌታችን አላህ በአንቀጹ ላይ ምላሽን ሰጥቷቸዋል። ወረድ ብለን ስናየው እዛው ሱራ ላይ ስንመለከተው ማለት ነው ምን አላቸው? ሱረቱ አልአንቢያ ቁጥር 101 እስከ 102 101 እስከ 102 ኢነ ለዚነ ሰበቀት ለሁም ሚነ ልሑስና ኡላኢከ ዐንሃ ሙብዐዱን ላ የስመዑነ ሐሲሰሃ ወሁም ፊማ እሽተሀት አንፉሱሁም خالدون لا يحزنهم الفزع الأكبر وتتلقاهم الملائكة هذا يومكم الذي كنتم توعدون. يتاچن بزيه انقص لاي من اراچو ان الذين سبقت لهم من الحسنى እነዚያ ከኛ ዘንድ መልካሚቷ ቃል የቀደመችላቸው የተረጋገጠችላቸው አላህ አስቀድሞ ጀነትን የከተበላቸው ሳሊሆችና ነቢያቶች እንዲሁም መላእክቶች ኡላኢከ ዐንሃ ሙብዐዱን እናንተ እንዳሰባችሁት ከሷ ከጀሀነም እሳት ገቢዎች ሳይሆኑ የተራቁና የተገለሉ ናቸው። ላ የስማዑነ ሐሲሰሃ አይደለም ሊቃጠሉና ሊገቡ ድምጿን እንኳን አይሰሟትም። وهم فيما اشتهت انفسهم خالدون እንደውም ነፍስያቸው በመተሻውና በመተፈልገው የጸጋ ገነት ውስጥ ሁሉም ዘውታሪዎች ሆነው ይቀማጣሉ። لا يحزنهم الفزع الاكبر يا يتلقوا كندنقاطهم انكم بيهون الناسون ያስደነግጣቸው وتتلقاهم الملائكه ملائكتم ይገናኙአቸዋል الناسون هذا يومكم الذي كنتم توعدون ይሄ ተቀጠሩት የነበራችሁት ቀናችሁ በመባልም ያበስራቸዋል። እናንተ እንዳሰባችሁት ያንን አይመለከተም። ተግባባን? ለተነሳው ጥያቄ ጌታችን አላህ ራሱ ምላሽን ሰጠ ማለት ነው። አንድ ሁለተኛ የቋንቋው ራሱ ጉዳይ ከተነሳም ሰዎቹ ያሰቡት አይሳካላቸውም። ለምን? إنكم وما تعبدون نيا ومن تعبدون سيهون وما تعبدون نيا ما يمتلو زبوتا لاي لغير عاقل هيولا هنا عقل يمتجبانك ومن تعبدون بل العاقل هنا يجبان نبر هلونا يلو هيو يهون النقر يملكت نبر إهم يا سيه وما تعبدون قوزا النقر وچننجي هيوان فطرتات وچن لما لتعيدا لن كذهم يقوان قهق انصر ያሰባችሁ ተዒሳና ኡዘይር ወይም መላእክቶች ይራቁናቸው ሌሎች ደግሞ የነሱ ዝርያዎች ዛሬ ላይ መጥተው ደግሞ ጥያቄ ያነሱ ድንጋዮቹ የሚመለኩ ጨረቃና ጀሃነም ማን ነው ፀሐይ ለምን እንደሆነ እነሱ ጀሃነም የሚገቡት ምን ወንጀል ሰርተው ነው ምንም አይጠፋቱ ሁሉም አካል ተበቃ አለው መቼም እና እነሱስ ቢሆን ለምን እሳት ይገባሉ በመጀመሪያ ደረጃ ለዚህም ጥያቄ ጌታችን አላህ መልስ ሰጥቷል ካላህ ውጪ የሚያመልኳቸው የነበሩ ጉዑዛን ፍጥረታቶች ጀሃነም እሳት የሚገቡት ሊቀጡ አይደለም ቅጣቱንማ የሚቀምሱት ከሃዲዎቹ ናቸው አመጸኞቹ ናቸው እነዚህማ እሳት የሚገቡበት ምክንያት አላህ አስቀድሞ እንደተናገረው አንድ ትልቅ ትምህርት እንዲወስዱ ነው ምንድነው እሱ ቀጥሎ ባለው አንቀጽ ላይ 99ኛው አያት ላይ ምንድነው ያለው لو كان هؤلاء آلهة النذيك الله وچ የምታመልኳቸው አማልክት እውነተኛ አምላክ ቢሆኑ ኖሮ አለ 98 ላይ ነው 99 ይቅርታ አምላኮች ቢሆኑ ኖሮ ማወረዱها እሳት ባልገቡ ነበር ከነፍስኛቸው ላይ በተከላከሉ ነበር ይላል አሁን የተፈለገው ምስጢር እዚህ ጋር ነው ሶ አምላኮች ከሆኑ መጀመሪያ ራሳቸውን እንኳን ከእሳት ያድናሉ ነው ነገ ይገባሉ ተብሎ ሲነገራቸው ለጉዑዛን ነገሮቹ ቅጣት ሆኖ ሳይሆን ይሄው እናንተ መታመልኩት እንኳን ራሱን የማይከላከል ከእሳት የማያተርፍ ነው እንዴት ልታመልኩት ትችላላችሁ ይሄን ተመርጡ ሰዱ ነው እንጂ ለክ ካፊሮች በጀሃነም እሳት እንደሚሰቃዩት ድንጋይ ፀሐይና ጨረቃ ይሰቃያሉ ማለትም አያስይዘንም ይሄ ነው ምላሹ የጌታችን ደፍቷቸዋል ወንድም እህቶች እናም አላ ኩል ሐል ያው ሰውና ድንጋይ መቀጣጣያ ነው የሚለውንም ከዚሁ አይተናል አዛቡ አህሊ النار የጀሃነም ሰዎች ቅጣት ወአህሉ النار في عذاب مقيم የእሳት ሰዎች ሁሌም ዘውታሪ በሆነ ቅጣት ላይ ነው ያሉት لا يموتون فيستريحون ሞተው አያርፉም ولا يخفف عنهم من عذابها ወይም ከቅጣቱ አይቀልላቸው بل يزاد عليهم العذاب ይልቆኑ በቅጣት ላይ ቅጣት ይደራረብባቸዋል በቅጣት ላይ ቅጣት ይጨመረባቸዋል وكلما نضجت جلودهم بدلهم الله جلودا غيرها ليذوقوا العذاب ሁሉም ቆዳዎቻቸው ተቃጥሎ ባለቀ ቁጥር الله ሌላን ቆዳ ይለውጥላቸዋል ሌላን ቆዳ ይቀይርላቸዋል ቅጣቱን እንዳዲስ እንዲቀምሱት والعياذ بالله قال تعالى الله سلازي غداي بهلت القران انقصوش لا يتناغروال يمجمراو سوره فاطر قطر 36 لاي سوره فاطر 35ኛው سوره انقص 36 لاي والذين كفروا لهم نار جهنم لا يقضى عليهم فيموتوا ولا يخفف ولا يخفف عنهم من عذابها كذلك نجزي كل كفور والذين كفروا ان الذائكادو السوچ بالله تامراتوچ بملكتوچو بانقصوچو يكادو لهم نار جهنم لنسو يجهنم سات عللاتچو لا يقضى عليهم فيموتوا الناس لا يموت توسنوا باتشهم ايموتوا عارفواتهم ولا يخفف عنهم من عذابها كقطعتهم من دزيهم ايقنس اللاتشهم ايقل اللاتشهم كذلك نجزي كل كفور لك ان دزيهم ان نيوم كهالي يهون انسوهن لا انقطع لن بمالت جيتاتشن الله لا كهاليوش اهن اندرقس اللاتشه ويا سيال فسورة النساء قطر 56 من أرى فرات قطر 56 لأي دقمو إن الذين كفروا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب إن الذين كفروا بآياتنا أن الذئاب عن كسو تشاتشن يكادوا يستفبلوا سوف نصليهم نارا ودفيت جهنم ساتن كفات شوالا الناس قبات شوالا كلما نضجت جلودهم قدعوا تشاتشو تقاطلوا بألك كتر بدلناهم جلودا غيرها ليلان كذاك تقاطلوا وشي አዲስ ቆዳን እንለውጥላቸዋለን እንተካላቸዋለን ليذوقوا العذاب ቅጣቱንም ይቀምሱ ዘንድ ይላል ቅጣቱንም ይቀምሱ ዘንድ ይሄ ምንን ያሳየናል ማለት ነው በእሳት ቃጠሎ የሚነሳ ህመም መጀመሪያ ቆዳ ላይ እንደሚያርፍ ነው ያሳየን በቃጠሎ በኩል ቆዳ ህመምን ሴንስ ያደርጋል ማለት ነው ቆዳዎቻቸው ተቃጥሎ ባለቀ ቁጥር ሌላን ቆዳ ድጋሚ እንልክላቸዋለን እንለውጣለን ان الله كان عزيزا الله አሸናፊ ነው عزيزا حكيما ጥበበኛም የሆነ ጌታ ነው ይሄ ለካህዲዎች የተደገሰ ነው ቅጣትን በተመለከተ ማለት ነው طعامهم وشرابهم ምግብና መጠጣቸው ደግሞ በውስጡ ያለው ምግብና መጠጣቸው አማ طعامهم فهو ثلاثه اصناف ምግባቸውን በተመለከተ በሶስት አይነት ጎሳ ከፍሎታል አላህ በሶስት ቦታ ዘከረህ አላህ تعالى في القران الكريم الله بقران لا ينداوساو ማለት ነው كل صنف من اهل النار ياكل صنفا من هذا الطعام እያንዳንዱ የጀሃነም ሳት የሆነ ሰው ከዚህ አይነት የምግብ አይነት ሁሉ ይመገባል فالصنف الاول يمجمروا عينت كفل الزقوم زقوم يتبالوا مغب نو والعياذ بالله ايه جهنم سوت مغب نو زقومن بتملكته الله ببعض السوراوات لا يتناغروال سوره الواقعه ك 51 اسك 53 بالو لا بمرا 56 سوره الواقعه ك قطر 51 اسك 53 ثم انكم ايها الضالون المكذبون لآكلون من شجر من زقوم فمالئون منها البطون ثم انكم ايها الضالون المكذبون كذبوا يبالوا ان انت طماماوچ በአላህ አንቀጽ ያስተባበላችሁና የካዳችሁ ሰዎች ላኪሉነ ሚን ሸጀር ሚን ዘቁም ዘቁም ከተባለው ዛፍም ትበላላችሁ ትመገባላችሁ ፈማሪኡነ ሚንሃ አልቡጡን ከሱም ሆዳችሁን ትሞላላችሁ ይላል ሆዳችሁን ትሞላላችሁ በሌላ ቦታ ላይ ሱራቱ ሳፋት ቁጥር 64 ላይ 37ኛው ሱራ ሱራቱ ሳፋት قطر السلسة أردت لأي إنها شجرة عفوا لكرتا سورة الدخان 44 سورة الدخان مأرات 4 أردت قطر 44 إن شجرة الزقوم طعام الأثيم كالمهل يغلي في البطون ان شجره الزقوم اتش زقوم يتبالچوا زاف طعام الاثيم يونجلنوچ يهاطياتنوچ مغبنچ كالمغلي يغلي في البطون الى كالمغلي مغل مالته زيت يفلا زيت مندنو ميبالوا اتناو نو لك اند فلا زيت يغلي في البطون بهود لا ينتكتكال الى بهود لا اند فلا زيت ይንተከተካል ዘቁምን የሚበላ የሆነ ሰው ኃጢያተኛ ለሆነ ሰው ምግቡ ነው ውስጡ እንደፈላ ዘይት ይንተከተክበታል ወዲያዙ ቢላህ ይሄ ለነሱ ዘቁም የተባለው ምግባቸው ነው እናም ወሸጀረቱ ዘቁም ተንቡቱ في قعر جهنم በጀሃነም አዝቅ ዝቅተኛው ቦታ ላይ የሚበቅል የሆነ ዛፍ ነው ዘቁም ተብሎ የሚጠራው والعياذ بالله. والصنف الثاني ولتنيا جروب دمو يمجب عينة من دنو الضريع ضريع تبلو يمتروا ضريع من دنو سورة الغاشية قطر سدستس كسبات لجمو تبرار طالس بسورة الغاشية كقطر سدستس كسبات جزع مراي ليس لهم طعام إلا من ضريع لا يسمن ولا يغني من جوع. نزيك هذه أنوج سرنا لفي تبلو يتقلص سوج جهنم سات سيقبون ليس لهم طعام لنس من المقب الله إلا من ضريع ضريع كتبالو يمقب عينة وجيلا وتر سجرت سكسبات إيه ضريع دمو لا يسمن آيا وفرم سونة تمقبه ولا يغني من جوع وي رهب يستقس رهبهنم ما يستقس ويملى سونته وفرة الناطئ نمم هنو أي هون اللي والضريع ضريع مالت نبت ذو شوك يابس درك أما يهون إشو كام زاف نونو ميبكل إشو كام ما نو بطعم إشو كام ما يهون نقر نو درك نو بزالي لا تقربه دابة إهن كتل انسساوج أي كربوتن ማንም የሚበላው የለም እንስሳዎች እንኳን وهو سم قاتل ገዳይ መርዝ ነው ይሄም ضريع ይሄን ቅጠል ለነሱ የተዘጋጀ ነው والصنف الثالث ሶስተኛው الغسلين غسلين ተብሎ ይጠራ غسلين سورة الحاقة قطر 36 ላይ ተገልጿል بسورة الحاقة مقراف 69 قطر 36 ላይ فليس له اليوم هاهنا حميم ولا طعام إلا من غسلين فليس له اليوم زاري لذكاري له نوسو يلوم هاهنا حميم بذي سفر لايك كتاف لي أترفو يميشل ردات زمن يلو بمدري يلا زمن واصلي هنا ويشلال تشقرو يدرس التي هناك الزاني قن السون كقطات لي أطرفو يميشل عندم زمد يلوم ولا طعامون يميستهم سيساي مقب يلوم إلا من غسلين كغسلين كالهون بستكر إلا آو لكنش مريم غسلين والغسلين هو الصديد السائل من أجساد أهل النار وخروجهم لا حول ولا قوة إلا بالله غسلين مالت يجهنم سوي سكاتن ከሰውነታቸውና ከብልቶቻቸው የሚወጣና የሚፈስ እጣቢው ነው ማለት ነው መግል ነው የሚባለው አላህ ይጠብቀን ሱብሃን አላህ እዛው የጀሃነም ሰዎች ከብልቶቻቸው ከሰውነቶቻቸው የሚወጣው እጣቢያቸው ምግሉ ማለት ነው ይሄንን ነው የሚመገቡ ያንዱን ሌላው ይመገባል ከቃጠሎ ብዛት የተነሳ ማለት ነው والصفة العامة لهذه الأصناف الثلاثة أهن لتقلصوا سوستينات تقلوا يبقوراوش تقلل لبعل ملكم أملاكتنا الله من بلو قلصوا تال ببلو تم كقرور يمال يمات أقب أمي عنك ما درقوا قلصوا تال النزي هم بتقلال لا سورة المزمن لا إن تقلصوا تكفر أسرادة تسكاسر سوست سورة المزمن مالت سبارتين يا سورة ليال لنا كاسر هلت اسكاسر سوست بالو لي إن لدينا أنكالا إلى الجتاجنا الله إن يظنت أوكي إجنا مبالو إجتا بلونا بامارنا مترم إن لدينا أنكالا إن يظنت هيلن يهون درتو السراطة وجحيما جهنم من المسات الذي كتاتنا الزقايتنا الله تشوال وطعاما مقبما الله تشو ذا غصة ጉሮሮ ላይ የሚከረከር አልፎ መውረድ የማይችል ማለት ነው ወአዛባን አሊማ አሰማሚ የሆነ ቅጣትንም ለነሱ አዘጋጅተንላቸዋል በማለት አላህ ይህንኑ ይናገራል ማለት ነው ደረጃቱ النار በተቃራኒው ባለፈው ደረጃቱ النار ብለ ደረጃቱ الجنة የጀነት ደረጃዎች ብለን እንደተመለከትነው በተቃራኒው ደግሞ ደረካት የጀሃነም አዘቅትን እንመለከታለን ለጀነት ደረጃዎች ሲኖሩት ለጀሃነም ምን አለው? ደረካ አዘቅቶች አሉት። ወናሩ ደረካት ጀሃነም እሳት ወደ ታች አዘቅት አላት። ፊሽደቲሃ እንደ ቅጣቷ ሁኔታ ተተፋውቱ ፊሽደቲሃ እንደ ኃይሏ እንደ አቃጣይነቷ ትለያያለች። ይሐሰብ ያማሪ አስሐቢሃ ፊ ዱንያ የሷ ባልደረባ የሆኑ የምድራዊ ካህድ ምድራዊ ካህዲዎች በዱንያ ህይወታቸው ተፈሳሉ የሚገቡባት የሆኑ አለቆች አሏት። ለምሳሌ የመናፍቃንን ብንመለከት ከሁሉም በታች ዝቅተኛው ፓርት ላይ ነው የሚቀመጡት። ይህንን በተመለከተ ሱራቱ ኒሳ 145 ላይ አላህ ይናገራል። በሱራቱ ኒሳ ምዕራፍ 4 ቁጥር 145 ان المنافقين في الدرك الاسفل من النار منافقانዎች ከጀሃነም እሳት የመጨረሻው አዘቅት ዝቅተኛው ክፍል ስር ነው የሚሆኑት። ታች ማለት ነው ዝቅተኛ ሲባል ቅጣቱ የቀለለ ሳይሆን መጨረሻ ላይ የጀሃነም አዘቅት ስር ሆነው ይቀጣሉ ማለት ነው። ይሄ ለመናፍቃኖች የተዘጋጀ ነው። በውስጣቸው ክህደትንም ሽርክንም አንድ ላይ የሰበሰቡ ስለሆኑ ማለት ነው። الله يطبقا اهون واهل النار عذابا كجحنم سوج قطات انستኛና በጣም ቀላል የሚባለው ምንድነው? ተጽፋላችሁ እንደምህቶች اهون واهل النار عذابا ምንድነው? ነጠላ ጫማ ምን ሆነ? ነጠላ ጫማ ይላሉ። ምን ቀላል ቀረ። አሚን አላህ በረህመቱ ይጠብቀን። لا يتملكهم الفزع حين يعلمون አንድ ነገር ተነግሮት በሚያውቅ ጊዜ ድንጋጤ ባንዴ ሰውነቱን ይወራዋል። ማንኛውንም ሰው አነ اهون اهل النار عذابا በጀሃነም እሳት ውስጥ በጣም ዝቅተኛው ቅጣት መለሁና አዳኒ ወሽራካኒ ሚን ናሪ ሁለት ነጠላ ጫማዎች ያሉት ሰው ነው ከእሳት የሆኑ የተሰሩ ያሉት ሰው ነው ተብሎ ሲነገረው يغلي منهما دماغه ገና እሳት ያንን ጫማ ሲነካው እላይ አናቱ የሚንተከተክ ሆነ ማለት ነው። كما يغلي المرجل لك الدست ማለት ነው ውሃ ላይ ተጥዶ ውሃው እንደሚተከተከው ውሃ ድስት ላይ ተጨምሮ በእሳት የተጣደ ድስት ውሃው እንደሚንተከተከው አናቱ ይንተከተካል። ما يرى ان احدا اشد منه عذابا ከኔ በስተቀር አላህ ማንንም እንዲህ አይነት ቅጣት አልቀጣም ብሎም ያስባል። ግን ለሱ በጣም ከሌላው አንፃር ዝቅተኛው ነው። እሱ ዘንድ ግን ምንድነው አላህ እንደኔ ማንንም አልቀጣም ብሎ የሚያስብበት ነው። አላህ ይጠብቀን። ወኢነሁ ላአህወኑሁም ዐዛበን በቅጣት በኩል ከሌሎቹ አንፃር ሲታይ እጅግ በጣም ቀላል ነበረ። ግን ለሱ ማንንም በዚህ መልክ አልተቀጣም ነው የሚያስበው። ፈኢዛ ካነ ሃዛ አኸፈ አህሊ ናሪ ዐዛበን ፈላ ጀሃነም እሳት ውስጥ ላሉ ሰዎች በጣም የቀለለው ቅጣት የተባለው በዚህ መልክ ከተገለጸ ፈከይፈ ቢመን የኩኑ ፊ ድርክ ላስፈሊ ሚን ናር የጀሃነም እሳት የመጨረሻው አዘቅት ላይ የሚወረወሩ ሰዎች ቅጣታቸው ምን ይሆናል? አዘን አላሁ ጀሚዓን ሚንሃ ሁላችንም አላህ በረህመቱ ይጠብቀን። ጀሃነም እንደዚህ አይነት ነች። ወአኺራን አቁሉ ለኩም ወሊነፍሲ ከማ ቃለ ሰለላሁ ዐለይሂ ወሰለም ኢተቁ ናር ወለው ቢሽቅ ተምራ ጀሃነም እሳትን የተምር ልፋፊን ፍሬው ላይ ያለውን ልፋፊውን እንኳ በአላህ መንገድ ሰደቃ በመስጠት እሳትን ተጠንቀቁ ከእሳት ሽሹ ብለዋል። ኢንሻአላህ ባለፈው ስለ ጀነት አውርተን መጨረሻ ላይ ጀነት ለመግባት ሰበብ የሆኑ ነገሮችን አይተን እንደዘጋ ነው። አላህ ከፈቀደ ደግሞ የዛሬ ሳምንት በህይወት ከቆየን ለጀሃነም እሳት የሚዳርጉ ነገሮች ምንድን ናቸው? ከዛ ስለመውጣት መፍትሄው ምንድነው የሚለውንም ማየት ስላለብን ይሄን ወደ ሳምንት ዳይቨር ታረጋዋለሁ። አላህ በሰማነው ተጠቃሚ ያደርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم ورحمة الله تعالى وبركاته.